العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. باب ما جاء في المصورين قرات وشنبة ملكتا يمتع بابنا. عن أبي هريرة رضي الله عنه قال: قال رسول الله صلى الله عليه وسلم: قال الله تعالى الله الذي هلا ومن أظلم ممن ذهب يخلق كخلقه. يعني أنا عند فترة أمسيال ومكرس كهيدا سوي بلتا ما نبدا لنيا، فليخلقوا ذرة أو ليخلقوا حبة. ننقدياوس يقول منظر فريا متاكل بالنانين وينم دمو فرينا منكوا بهون يفتروا أو ليخلقوا شعيرة قبسنا بهون استي يفتروا. أخرجاه بخاري من مسلم زقبوتا. وله معنى عائشة رضي الله عنها أن رسول الله صلى الله عليه وسلم قال: أشد الناس عذابا يوم القيامة كسوت شلوك تاتوية برتابات شوية نسائكا الذين يضاهئون بخلق الله بأ الله فترة يمسى السلنا يمفك أكرنا الجوم. ولهما عن ابن عباس رضي الله عنهما: سمعت رسول الله صلى الله عليه وسلم يقول: كل مصور في النار هي أندن دكراج يأسات نوم، يجعل له بكل سورة صورها بكرز أتشو كرسوش يدرق لتنا نفس نفس تدرق لت يعذب بها في جهنم بصوان بجهنم ساتك التالي. ولهما عنه مرفوعا: من صور صورة في الدنيا بدنيا عند انكرس يقرس كل فاء ينفخ فيها الروح بوسط روح لنفاء يقددال وليس بنافخ نقرقن روح من نفاء يدلم. ولمسلم عن أبي الهياج قال: قال لي علي رضي الله عنه: ألا أبعثك ألك همنا على ملكتهم على ما بعثني عليه رسول الله صلى الله عليه وسلم. يا الله ملكتنيا بلاكوين نقر لا ينسى لكهم منه ألا تدع صورة إلا طمستها من مثل كرسن لا تتو بالتاطف ونجي ولا قبرا مشرفا كف تدرق يتسرى قبر بهون إلا سويته بالتاستكاكل ونجي إن لا تتو على إنجلا. ይሄንን አይተን ሰዓቱ በቂ ከሆነ ጀምረህ ያቆምከውን ሁለተኛውን ባብ እናየዋለን፣ ካልሆነ በዚሁን እንቀጥላለን። የዛሬው ባባችን ባቡ ማጃአ ፊል ሙሰዊሪ። ይሄ ባብ የመጣው የሚነግረን ስለ ሙሰዊሮች፣ ስለ ቀራጮችና ሰዓሊዎችን የተመለከተ ባብ ነው። ሙናሰበቱ هذا الباب لكتاب التوحيد ይሄ ባብ ወይም ይሄ ርዕስ كتاب التوحيد بلان كسلة توحيد كجمرنا وغارا من دلنا وقنين النتو لمن هي المنطقة السلقة كتباله. لما كان التصوير وسيلة الشرك مثل كرصا كرصوش سووشن ودى شرك مياد درسو من قدوش سلوهونو المباد للتوحيد كتوحيد الصماعيان دام لكوغار يميكارن بمهونو ناسب أن يعقد المؤلف أن يعقد المؤلف هذا الباب. ስለዚህም ደራሲው ይሄንን ባብ ሊያዘጋጀው ከጉዳዩ ጋር ተመሳሳይ ሆኖ አገኘው። ሊባያኒ ተህሪሚሂ ወማ ወረደ ፊሂ ሚን አልወዒድ ሸዲድ። ጉዳዩ ወይም ደሞ ቅርጽን መቅረጽና መሳል ህይወት ያለው ነገርን ማለት ነው ክልክል መሆኑንና እሱንም በተመለከተ አንዳንድ ብርቱ ዛቻ የመጣበትን ለማብራራት ሙአሊፉ አዘጋጀው። በቻይና ሀገር ለምሳሌ አሁን የሚመለኩ ጣዖታትን ብትመለከቱ በሰው አምሳል ተቀርጸው ምስል ተሰርተውባቸው ህይወት ያላቸው ነገሮች ይመለካሉ። በሌላው ሀገር ደግሞ የእንስሳቶች ምስል ተደርጎ ማለት ነው። ለዚህም ነው ወደ ሽርክ የሚያደርስ በመሆኑ እነሱን በተመለከተ ስለ ቀራጮች ሊናገር ነው። عن ابي هريره رضي الله عنه قال كابي هريره بتلالفه حديث እንደዚህ ይላል الله መልካም ሰላውን ይደድለትና قال رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام منالو قال الله تعالى الله الذي هلا حديث الكرسي مالته جيتاتنا الله بحديث الكرسي لا يتناقر من بلو ومن أظلم من نو بدلنيا አይ ላ አዝለመ ሚንሁ ማለት ነው። ላ አሐደ አዝለሙ ሚንሁ፣ ከሱ የባሰ በደለኛ የለም ለማለት ነው። ማን ነው በደለኛ ከሱ የበለጠ? ከማን ሚመን ዘሀበ፣ ከተንቀሳቀሰና ከሄደ ሰው የበለጠ። ለምን ዓላማ ከተንቀሳቀሰና ከሄደ ሰው? የኽሉቁ ሊቀርጽ ማለት ነው። መፍጠር አይችልም የሰው ልጅ የፈለገ ቢታገር። አልኸልቅ ቢማዕነ ተስዊር መቅረጽ ማለት ነው። ምስልን መስራት ቅርጽን ሊሰራና ምስልን ሊሰራ ከሄደ ሰው የበለጠ ማን ነው በደለኛ? ምን አይነት ምስል ምን አይነት ቅርጽ ሲባል፣ ከኸልቂ ልክ እንደኔ አይነት ፍጥረቶች እኔ እንዳዘጋጀኋቸው፣ የሰው፣ የመላእክት፣ የጂኒ፣ የእንስሳት ማለሁ ሩህ፣ ለማንኛውም ሩህ ያለው በጠቅላላ ህይወት ያለው ህያዋን ፍጥረትን አስመስሎ ለመስራትና ለመቅረጽ ከሄደ ሰው የበለጠ ምን አይነት በደለኛ አለ? እንግዲያውስ ፈልየኽልቁ፣ ከቀረጹማ አይቀር ይፍጠሩ አለ አላህ። ደግሞ አሁን ዛቻ ነው ቢማዕና፣ በሉ እንግዲህ ይህንን እናደርጋለን ብላችሁ ከሄዳችሁ እኔ ከፈጠርኩት ጋር ቅርጽ በመስጠት የምታመሳስሉ ከሆነ ፈልየኽልቁ፣ በሉ ፍጠሯት፣ እንተያያለን። ነገር ዘረተን ዘራ ቢማዕና አነምለቱ ሰጊራ፣ እቺ ትንሿ ጉንዳን፣ ቀይ ጉንዳን የሚባለው ዘራ፣ እሷን እንኳ ቢሆን እስቲ ራሱ ከፈለጋችሁ ፍጠሩ። ትንሽ ጉንዳን ተባበሩና ያችን ትንሿን ቀይ ጉንዳንን እሷን እንኳን እስቲ አስተካክሉ። አው ወይንም ሊየኽልቁ ይፍጠሩ፣ ሐበተን ፍሬንም እንኳ ቢሆን አንድን ፍሬ እስኪ ያዘጋጁ። አው ወይንም ሊየኽልቁ ሸዒረተን ገብስን እንኳን እስቲ የገብስ አንድን ፍሬ ያዘጋጁ። ቢማዕና አምሩ ተዕጂዚ እንደማይችሉ ለመግለጽ የተሰጠ ትዕዛዝ ነው። እስቲ አንቺ አቅማለሽ አሁን ይሄን ልታነሺ፣ እስኪ አንሺ ስትል ምን ማለት ነው? የንቀት ቋንቋ ነው አይደል? በትዕዛዝ መልክ ሆኖ አትችለውም ለማለት የመጣ የንቀት ቋንቋ ነው። እንግዲያውስ ይፍጠሩ ሲል ጌታችን አላህ እያስፈራራና እየዛተ ነው። አይ መፍጠር አይችሉም እነዚህን ከሆነ ታዲያ አላህ የፈጠረውን ትናንሽ ነገር መፍጠር ካልቻሉ ለምንድን ነው ቅርጽ ለመስራት ያነሳሳቸው? አኽረጃሁ አይ አልቡኻሪ ወሙስሊም፣ ቡኻሪና ሙስሊም የዘገቡት ሐዲስ ነው ማለት ነው። አልማዕና ልጅማልዩ ልልሐዲስ፣ የሐዲስ አልቁድሲዩ አጠቃላይ መልእክቱ ምንድን ነው? የርዊ ነቢዩ ሰለላሁ ዐለይሂ ወሰለም ዐን ረቢሂ ዐዘ ወጀል፣ ነቢያችን ዐለይሂ ሰላቱ ወሰላም ከጌታቸው ከአላህ የሰሙትን እየነገሩን ነው። አነሁ የቁል፣ እሱ ጌታችን እያለ ነው። ላአሐደ አሸዱ ዙልመን፣ በበደል በኩል ከማንም በላይ የበረታ ሆኖ የበለጠ የለም። ሚመን ዩሰዊሩ ሱወረ አላ ሸክሊ ኸልቂላህ፣ አላህ የፈጠራቸውን ፍጥረታት አስመስሎ የእነሱን አይነት ቅርጽ ከሚሰራ ሰው የበለጠ በደለኛ የለም። ለምን? ሊአነሁ ቢዛሊከ ዩሓዊሉ ሙሻበሃተ አላሂ ፊ ፊዕሊሂ፣ አላህ የሰራውን ስራ አላህ የፈጠረውን ነገር እኔም አስመስዬ እሰራለሁ እያለ ራሱን ያለ ደረጃው ከፍ ማድረግ ይመስላል። አላህ የሰው ልጅን ባማረ ቁመና ሲፈጥረው ይሄኛውም እኔም እኮ ሰውን አስመስዬ እሰራለሁ ብሎ ቅርጽ ሲሰራ ማለት ነው፣ በድንጋይም በለው በእንጨት ወይም በማንኛውም ነገር እየተፎካከረ ነው ማለት ነው። ثم يتحداه الله عز وجل አምላካችን አላህ ከዛም ደካማነቱን ለመግለጽ ይፎካከረዋል። ወዩበይኑ አጅዘሁ ደካማነትም ለሰዎቹ ሲያብራራ አን አን የኽሉቀ አስገረ ሸይእ ሚን መኽሉቃቲሂ አላህ ከፈጠራቸው ፍጥረታቶቹ ጥቃቅኖቹን በስም ያነሳለትና እስኪ ከቻለ እነዚህን ይፍጠር እያለ ነው። ወሁወ ዘራ ለምሳሌ ትንሿን ጉንዳን በተመለከተ በል ሁወ አጅዙን አን አን የኽሉቀ ማ ሁወ አድና እንደውም ከዛ በታች የሆነውንም ነገር ያነሰውንም ለመፍጠር አቅመ ቢስ ነው። ሚን ዛሊክ ወሁወ አልጀማሉ ሰጊር በጣም ትንሽ የሆነው ቁስ አካል ህይወት የሌለውን ማለት ነው። ፍራፍሬዎችን እንኳ ፍሬን እንኳ ፍጠር ቢባል አይችልም። ወማዓ ዛሊከ ላ ቁድረተ ለሁም ዐላ ዛሊከ ኩሊህ እነዚህን ሁሉ ለመፍጠር የማይችሉ ናቸው። ሊአነ አላህ ሁወ ልሙተፈሪዱ ቢልኸልቅ በመፍጠር ብቻውን የሆነ ጌታ አላህ ብቻ ነው። ስለዚህ መፍጠር ካልቻለም መቅረጹንም ልናቆም ይገባል ማለት ነው። ሙናሰበቱ ዚክሪ ሀዘል ሐዲስ ፊልባብ አሁን ከባቡና ከርዕሱ ጋር ይሄ ሐዲስ መወሳቱ ምንድነው ዝምድናው ግንኙነቱ ሲባል أنه يدل على تحريم التصوير مقرصنا مسال حرام مهونون يملكت على مالتنا وأنه من أظلم الظلم كبدلوش كله يباس بدل مهونون ميقل لنا ما مستفاد من الحديث كذي حديث من ناقن يوتمهر من دنو كذي حديث من النمارة اللي كتب على عندنا تحريم التصوير مقرصنا مسال كل كلمة هونون النمارة اللي حرام مهونون وبأي وسيلة وجد بيتين يوم معينة من قديق وأن المصور من أظلم الظالمين بدلا إيمان وكراج إتبالوسو سأليو كبداو تشلو يكفى بدينو هلت وصف الله أنه يتكلم يتاكشن الله يمنى قر قال يلو أملك مهنونم كحديث تمرنال الله اندزي هذا لو كيتاكشن الله بحديث الكرسي يسموتن سينقرون يتاكشن يمنى قر قيتا مهنون بزاو تردان ሶስተኛ አና ተስዊር ቅርጽን ማበጀት መቅረጽና መሳል ሙባሃቱን ሊኸልቅላህ የአላህን ፍጥረት ለማመሳሰል ለመፎካከር ነው ወሙሐወለቱ ሊሙሻረከቲሂ ፊል ኸልቅ ምንም መፍጠር እንኳ ባንችል አላህ ከፈጠረው ጋራ እኛም ማመሳሰል ችለናል ብለን ልክ ሸሪካ ለማበጀት ነው ያ አይነት ነገር መሆኑን ነው የምንረዳው አራተኛ አንል ቁድራተ አለል ኸልቂ ሚን ኸሳኢሲላሂ ሱብሃነሁ ወተዓላ ማንኛውንም ነገር መፍጠር ያምላካችን ያአላህ ግላዊ ችሎታው ነው ይሄ የሱ የሩቡቢያው ባህሪው ነው تفريد توحيد الربوبيه افراده سبحانه وتعالى بافعاله الله بمفطر ብቻኛ የሆነ ጌታ ነው እነዚህን ትምርቶች እንወስዳለን ስለዚህ ሐዲሱ መልእክት ምንድነው ቀረጻ ክልክል መሆኑን ነው ማለት ነው ولهما اهنم اي للبخاري ومسلم ما لسنو هلتون لزقبوت انا عيشة رضي الله عنها كأم المؤمنين كعيشة بتلالفو حديث دقمو ان رسول الله صلى الله عليه وسلم نبياتشن عليه الصلاة والسلام قال اندزي هادمو اشد الناس عذابا كسوتش اللو كطاطا تشو مبركتا اشدو اجيق مبركتا والناسي كسوتش وست عذابا كطاطو مبركتا باتشو سوتش يوم القيامة يكيامك يتنسى اولت ماننا تشو ببال الذين النزيانا تشو يضاهئون يميان مساسلو بخلق الله با الله فطرت نزيه مدلاي كرسن بما بجت سئلن بمسال يميان مساسلو تناتشو المعنى الإجمالي للحديث يحديث أتقالي ملك تمندنه يخبر النبي صلى الله عليه وسلم خبرا معناه النهي والزجر الله ملك تنياه يكيام كان سلمي كستو كستت بتركا ملك تيينقرون اقرى من قرقن ماستنك كأننا زاد شازة لبتنقر يستلالفونه أن المصورين النزي كراتو تشمي بالوت أشد الناس عذابا في الدار الآخرة በመጨረሻው ዓለም ቅጣቱ እጅግ የሚበረታባቸው መሆኑን እየነገሩን ነው لانهم اقدموا على جريمه شنعاء وهي በጣም አስቀያሚ የሆነ ወንጀልን ፈጽመዋልና እሷም وهي صناعتهم ما يشابه لخلق الله ما يشابه لخلق الله في صناعه الصور قرصن በማበጀታቸውና በመስራታቸው የአላህን ፍጥረት የሚመሳሰል ነገር ስለሰሩ ማለት ነው ما يستفاد من الحديث فحديث من نصدو تمهر تحريم التصوير بجميع أشكاله أهنم بيتين يوم ما ينتبه اللهم كرسو مثل المسرات مكرس حرام مهنون أن الردال وبأي وسيلة وجد بيتين يوم ملكو بيقين وأنه مضاهة لخلق الله هيك الله ردقرها لما مساسل مدرق مكرانه هلتن يا أن العذاب يوم القيامة يتفاوت بحسب الجرائم እንደ ወንጀሉ መጠን የቂያም ቀንም በባለቤቶቹ ላይ ቅጣቱ ይለያያል ማለት ነው እንደ ወንጀል ደረጃቸው ሶስተኛ ምንማረው አነ ተስዊረ ሚን አዘሚ ዙኑብ ቅርጽ ስራ ምስል ህይወት ያለውን ነገር ማስመሰልና መቅረጽ እጅግ በጣም ከከበዱ ወንጀሎች የሚመደቡ ወአነሁ ሚን አልከባኢር ከተላላቅ ወንጀሎች ይካተታል ነው ወለሁማ አሁንም ለቡኻሪና ለሙስሊም النسو اندزقبوت مالتنو عن ابن عباس رضي الله عنهما كابد الله ابن عباس اندثلال لفو سمعت رسول الله صلى الله عليه وسلم يقول የአላህ መልእክተኛ ሲሉ ሰማኋቸው። ኩሉ ሙሰውሪን ፊናር፣ ሩህ ያለውን ነገር ሁሉ የሚቀርጹ የሚስሉ ሰዎች የእሳት ናቸው። ዩጅዓሉ ለሁ ታዳም ይደረግለታል ወይም ይደረግበታል፣ ቢኩል ሱረቲን በሁሉም ቅርጾች፣ ሰወረሃ ዱንያ ላይ ቀርጿቸው በነበሩ ምስሎች፣ ነፍሱን ነፍስ ይደረግበትና ዩዓዘቡ ቢሃ በእሷ ይቀጣል፣ ፊ ጀሃነመ በጀሃነም እሳት ውስጥ እንዲቀጣ ይደረጋል። ወለሁማ አንሁ አሁንም ቡሃሪና ሙስሊም ከራሱ ከእብን አባስ መርፉዓን ከአላህ መልእክተኛ ሰምቶ እንዳስተላለፈልን ምን አሉ? መን ሰወረ ሱረተን ቅርጽን የቀረጸ ሰው ፊ ዱንያ በዱንያ ላይ ኩልፈ ይገደዳል ይታዘዛል፣ አንየንፉኻ ፊሃ ሩሕ አንየንፉኻ እንዲነፋ ፊሃ በውስጧ አሩሕ ሩሕን እንዲነፋ ይገደዳል። ወለይሰ ቢናፊኽ ነገር ግን ሩሕን መንፋት አይችልም አቅሙም የለውምና ማለት ነው። አልማዕና ልጅማልዩ ሊልሐዲሲ የእነዚህ ሐዲስ መልእክት ምንድን ነው ከተባለ ይኽቢሩ ሰለላሁ ዐለይሂ ወሰለም አነ መአል አልሙሰውሪነ የውመ አልቅያመቲ ኢለናር የቀራጮች ሁሉ ፍጻሜያቸው ነገ የትንሣኤ ቀን ወደ እሳት መሄድ ነው ማለት ነው። ኑርጀና ምኑን ልድገመው? ከየት ጀምሮ? መን ሰወረ ማለት የቀረጸ ምስልን የሰራ ሱረተን የአንድን ምስል ህይወት ያለውን ነገር ምስል የቀረጸና የሰራ ፊ ዱንያ በዚህ በዱንያ ኩሊፈ የቅያም ቀን ይገደዳል፣ አን የንፉኸ እንዲነፋበት ይገደዳል፣ ፊሃ በእሷ ላይ በዛች በሰራት ቅርጽ ላይ ሩሕ ሩሕን እንዲነፋበት ይገደዳል። ነገር ግን ወለይሰ ቢናፊኽ የሚነፋ አይደለም፣ እሱ አቅሙም የለውም ሩሕ ነው። የሐዲሱ መልእክት ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ ቀራጮች ፍጻሜያቸው እሳት መሆኑን ነው የሚነግሩ። ዩዓዘቡነ ፊሃ በውስጧም ይቀጣሉ፣ ቢአሸድ ልዓዛብ በጣም በበረታ ቅጣት። አድሚኖች ካሜራ እየተጠባበቃችሁ ቢአን ቱሕዘረ ጀሚዑ ሱወር ለቲ ሰወሩሃ ፊ ዱንያ በዱንያ ላይ ቀርጸዋቸው የነበሩ ቅርጾች በጠቅላላ። አድሚን የለም እንዴ ሩም ውስጥ? ካሜራ ተጠባበቁ እጅ የሚያነሱ አጠቃላይ በዱንያ ላይ ማለት ነው ሲቀርጻቸው የነበሩ ነገሮችን ሊሰባሰቡና ፈየጅዓሉ ፊ ኩሊ ሱረት ሚንሃ ሩሑን ሩሕ ይደረግባቸውና በእነዚህ ቅርጾች ላይ ቱመ ቱሰለጡ ዐለይሂ ቢልዓዛቢ ፊ ናሪ ጀሃነም እነዛ ቅርጾች ባለቤታቸውን ራሱ የቀረጻቸውን ሰው በጀሃነም እሳት ውስጥ እንዲቀጡት ይደረጋሉ በሱ ላይ ተሹመውበት ማለት ነው። ፈዩዓዘቡ ቢማ ሰነዐት የዱሁ ወልዕያዙ ቢላህ እጁ በሰራው ይቀጣል ማለት ነው። አላህ ይጠብቀን። ወሚን ተዕዚብህ አይዷን አን ዩከለፈ ማ ላ የጢቁ ከቅጣቱም መካከል አንዱ የማይችለውን ነገር እንዲያደርግ መገደዱ ነው። ወሁወ ነፍኹ ሩሒ ፊ ሱረት ለቲ ሰወረሃ በቀረጻት ቅርጽ ላይ ሩሕ እንዲነፋ መጠየቁ ነው። ሙናሰበቱ ልሐዲስ ልልባብ ከባቡ ጋር የዚህ ሐዲስ ዝምድናው እንግዲህ አነ ፊሂ ደሊለን ዐላ ተሕሪም ተስዊሪ መቅረጽ ምስልን መስራት ሐራም መሆኑን ያሳያል። ወወዒድ ልሙሰዊሪን እንደዚሁም ለቀራጮች የተሰጠ ዛቻ መኖሩን ያሳያል ማለት ነው። ማ ዩስተፋዱ ምን አልሐዲስ ከዚህ ሐዲስ የምንወስደው ትምህርት ተሕሪሙ ተስዊሪ ወአነሁ ምን አልከባኢር አሁንም መቅረጽ ምስልን መስራት ሐራም ነው፣ ከትላልቅ ወንጀሎች የሚመደብ ነው። ሁለት ተሕሪሙ ተስዊሪ ቢጀሚዕ አንዋዒሂ በየትኛውም አይነት መልኩ ክልክል መሆኑን እንረዳለን ማለት ነው። ወሊሙስሊሚን አን አቢል ሐያጅ ኢማሙ ሙስሊም በዘገቡ ሰሒህ ዘገባ ከአቢል ሐያጅ እንደተላለፈው አቢል ሐያጅ ማለት ታቢዕይ ናቸው። ሐያን ኢብኑ ሑሰይን አልአሰዲይ ይባላሉ። ታቢዕይ ናቸው እና ቃለ ሊያሉ ለእኔም አለኝ አልዩን ረዲየላሁ አንሁ አልይ ብን አቢ ጣሊብ እንደዚህ አለኝ፣ አላ አብዓሱክ አልክህም እንዴ አላ ማ በዓሰኒ አለይህ በእሱ ላይ እኔን በላኩኝ ነገር በተላኩበት ነገር ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በላኩኝ ነገር ላይ እኔም አልክህም ወይ? እሱም አላ ተደዓ እንዳትተው ነው። ሱረተን ቅርጽን፣ ሩህ ያለውን አምሳያ የተሰራ ቅርጽን እንዳትተው ነው። ኢላ ጠመስተሃ ከቦታው ላይ ብታስወግደውና ብታጠፋው እንጂ። ወላ ቀብረን ቀብርንም እንዳትተው። ሙሽሪፈን ከፍ ተደርጎ የተሰራ ቀብርን ኢላ ሰወይተህ ብታስተካክለው እንጂ፣ ከራሱ ከመሬቱ ጋር እኩል ብታደርገው እንጂ። ለየት ተብሎ እንዲታይ ተብሎ ከፍ ተደርጎ የተሰራውን ነገር ሁሉ ብታስተካክለው እንጂ እንዳትተወው። المعنى الإجمالي للحديث يحدث سؤالتك على إملك تمندنا أمير المؤمنين علي بن أبي طالب رضي الله عنهم أبي الحياج ملك تيرا كونه مالتن وطلق سرا لسرا لمن ينن سرا نبي عليه الصلاة والسلام لعلي مسته وطالب عندنا إزالة الصور ومحوها مسلوچن قرصوچن ما صدرنا ما تفاتنا لما فيها من المضاهات لخلق الله والافتنان بها بتعظيمها ከአላህ ፍጥረት ጋር መመሳሰል እና ሰዎች ወደ ተሳሳተ አምልኮ እንዲሄዱ ፈተና የሚፈጥርን በመሆኑ ነው። ሁለተኛ የተላከበት ወተስዊየቱል ቁቡሪ አልዓሊየቲ ከፍ ተደርጎ የተሰሩ መቃብሮችን ከላይ ማስተካከል ከምድሩ ጋር እኩል እስኪሆን ድረስ ማለት ነው። ይህንን ነው እንግዲህ ከሀዲሱ አጠቃላይ መልእክቱ የምንወስደው ማለት ነው። አሁን አጠቃላይ የሐዲሱ መልእክት ምንድነው? ወደ ዋና ነጥባችን ስንመጣ ምስል መቅረጽና መሳል ላይ በጣም ብርቱ የሆነ ማስጠንቀቂያ እንደተላለፈበት ነው። አንደኛ ይሄ በተለይ ፓርክ ላይ የሚሰሩ ሰዎች ካያችሁ፣ ወደ ፓርክ ወይም ሐዲቃ ስትገቡ ገና መግቢያው ላይ አደባባይ ስትዞሩ የዝሆን፣ የአህያ፣ ዜብራ፣ የፈረስ የመሳሰሉት ነገሮች ምስል ትመለከታላችሁ። ይሄንን ነው አንደኛ ደረጃ ዋና የሚመለከተው። አሁን ዋና የሚነሳው ነጥብ በካሜራ ወይም ደግሞ በዘመናዊ በሞባይልም ይሁን በሌላ መንገድ ፎቶግራፍ የሚነሱ ሰዎች ሶር የሚለው ውስጥ ይገባሉ ወይስ አይገቡም? ይሄን ነጥብ ነው ዋና ለናየው የሚገባው። ይሄንን በተመለከተ شيخ محمد بن صالح الأثيمين رحمه الله يتلاقي نتبوات شعله بلو كتاب التوحيد لاي القول المفيد على كتاب التوحيد بملو كتابات شعله نتبون يبرار رتال والتصوير له أحوال لاي كارز على السو بزوينة نتبوات شعله مثل مسرات سبال الحالة الأولى عندن يونا يمجمر يو أن يصور الإنسان ما له ظل ጥላ ያለውን ነገር የሰው ልጅ ይቀርጻል አለ። كما يقولون اي ما له جسم على هيكل انسان او بعير او اسد وين ደሞ አካል ያለውን እንበለው እነሱ እንደሚሉት በሰው ቅርጽ በግመል او اسد ወይም በአንበሳ او ما اشبهها ወያንን በሚመሳሰል ነገር ጥላ ያለውን ነገር የሚሰሩ አሉ። ልክ ይሄ ፓርክ ላይ እንደምታዩት ማለት ነው። ወይም ደግሞ አንዳንድ ጊዜ ትላልቅ ሞሎች ላይ ስትገቡ በልብስ ቤቶች ላይ ስትገቡ ሙሉ ቅርጽ ያለው ሆኖ ካንገቱ አልተቆረጠም ከምንም የሰው መስል ያለው ልብስ ለብሶ ታገኙታላችሁ። ከታች ግን ጥላ አለው። እንደዚህ አይነት የሚሰራ አለ ጥላ የሚኖረው። فهذا اجمع العلماء فيما اعلموا على تحريمه ይላሉ። እስከማውቀው ድረስ ዑለማዎች ሁሉ ተስማምተውበታል حرام በመሆኑ ላይ አሉ። ይሄኛው እኔ እስከማውቀው ዑለማዎች ሁሉ حرام በመሆኑ ተስማምተዋል። فإن قلت من البات بتلالو إذا صور الإنسان لا مضاهة لخلق الله يا اللهم فطرت لما مساسل بلو سايهون سويه ونزيهن مسلوچ يسراو ولكن صور عبسا لچاوتنا لقلد بلو سورا بتلين يعني صنع من الطين أو من الخشب أو من الأحجار شيئا ለምሳሌ እንበልና ከጭቃ ወይ ከእንጨት ወይ ከድንጋይ ይቀርጻል። على صورة حيوان በእንስሳት ምስል وليس قصده ان يضاهي خلق الله يا اللهم فطرت لما مساسل አይደለም እሱ አላማው بل قصده العبس او وضع لسبي ليهدئه به እሱ ዓላማው ምንድን ነው? ዝም ብሎ ለማኖርና ልጆችን ለማጫወት ለመቀለድ ተብሎ ነው። እንዲህ ቢሰራ ከተባለ ፈሀል የድኮሎ ፊል ሐዲስ ሐራም ተብሎ የተጠቀሰው ሐዲስ ላይ ይሄ ሰው ይካተታል ካልክ፣ አልጀዋቡ ነዓም የድኮሎ ፊል ሐዲስ፣ አዎ እሱም ይገባል ሐዲስ ውስጥ። ለምን? ሊአነሁ ኸለቀ ከኸልቅላህ፣ የአላህን ፍጥረት አስመስሎ ቀረጸ፣ ምስልን ሰርቷል። ወሊአነ ልሙዳሃት ላ የሽተሪጡ ፊሃ ልቀስድ፣ ማመሳሰል ቀስድ የሚባል ሸርጥ የለውም። አሳቡና ዓላማው ምንድን ነው የሚል ነገር የለም። ስለዚህ ክልክል ሆኗል ማለት ነው። አልሓለቱ ሳኒያ፣ ሁለተኛው አይነት ምስል ሰሪዎች አን ዩሰዊረ ሱረተን ለይሰ ለሃ ጅስሙን፣ አካል የሌለው ቅርጽ የሚቀርጹ አሉ። በል ቢተልዊኒ ወተኽጢጥ፣ ቀለም በመቀባት ወይም ደግሞ በመጻፍ ቀለም ይቀባና ካሰች ሞላ ስጋ ቤት ይባልና ኃይለኛ በሬ ይሰላል። ጥላ የለውም፣ አካል የለውም፣ ግድግዳው ላይ ተስሏል። አው ቢተኽጢጥ ወይ ደግሞ በመጻፍ ስዕል ትምህርት ቤት ክላስ ውስጥ ስንማር እንደምንስለው ማለት ነው። በዚህ አይነት መልኩ ደግሞ ይዘጋጃል። ፈሃዛ ሙሐረሙን ይሄም ሐራም ነው ይላሉ ሸይኹ። ሊዑሙም ልሐዲስ የሐዲሱ አጠቃላይ መልእክት እሱንም ስለሚመለከተው ሶር የሚለው ውስጥ ስለሚገባ ይሄም ሐራም ነው በማለት እሳቸው አቋማቸውን ይገልጻሉ ማለት ነው። አልሓለቱ ሳሊሳ ሶስተኛው ደግሞ ሁኔታ አሉ አን ተልተቂጠ ሱወር ኢልቲቃጠን ቢአሽአትን ሙዐየነትን ቢዱኒ አይ ተዕዲልን አው ተሕሲንን ምነል ሙልተቂጥ፣ ከምትቀርጸው ነገር ላይ ምንም አይነት ማስተካከያ ምንም አይነት ማሳመሪያ ሳታደርግበት በሶላር ሲስተም በሸምሲያ ጀስት እንደ ካሜራ ማለት ነው ተጠቅመህ ምስል የምታነሳው በሞባይልም ሆነ በካሜራ ማለት ነው ፎቶግራፍ የምታነሳው ደግሞ አለ። ፈሃذا محل خلاف بين العلماء المعاصرين በአሁኑ ሰዓት ያሉ ዘመናዊ ዑለማዎች መካከል ትልቅ ኺላፍ የተከሰተበት ይሄኛው ፓርት ነው፣ ሶስተኛው ማለት ነው። ፈልቀውሉ ልአወል የመጀመሪያው ንግግር ከኺላፉ አነሁ ተስዊሩን እሱም ምስል መቅረጽ ነውና ልዩነት የለውም የሚለው ነው። ተስዊር ውስጥ ይካተታል። ወኢذا ካነ ከዛሊከ ፈኢነ ሐረከተ ሃዛ ልፋዒል ልልአለቲ ባዕደ ተስዊረን ኢዝ ለውላ ተሕሪኩሁ ኢያሃ መን ጠብዓት ሃዚህ ሱራ አላ ሃዚህ ልወረቃ፣ ካሜራማኑ ከላይ ወደታች የሚያንቀሳቅሰው ኖሮ በካሜራው ላይ ወይም ሞባይሉ ላይ ፕሬስ የሚያደርገው ነገር ኖሮ ፕሬስ ባያደርገውና ባያንቀሳቅሰው ኖሮ ይህንን የመሰለ ምስል በወረቀትም ሆነ በሌላ መልክ ፕሪንት ሆኖ አይወጣም ነበር። ስለዚህ የእሱ ፕሬስ ማድረግና ማንቀሳቀስ ስለሆነ ይህንን እንዲሰራ ያደረገው ሰውየው ሰሪ ከመሆን አይተርፍም ብለው አቋማቸውን ገለጹ። አልቀውሉ ሳኒ ሁለተኛው ቀውል ደግሞ አነሃ ለይሰት ቢተስዊር ቀረጻ የሚባለው ውስጥ አትካተትም የሚሉ ናቸው። ሊአነ ተስዊር ፊዕሉ ልሙሰዊር ምክንያቱም ቀረጻ ማለት የቀራጩ ስራው ነው፣ የእሱ የስራው ውጤት ነው። ወሃዘ ረጁል ማ ሰወራሃ ፊል ሐቂቃ ይሄ ካሜራማን ወይም በሞባይል የሚቀርጸው ሰው ሪል እውነትም እሱ አልሰራውም አልቀረጸውም። ወኢነማ ልተቀጠሃ ቢልአለቲ በመሳሪያ ብቻ ነው ኮፒ አድርገው ያነሳው በሞባይልም ሆነ በካሜራ ማለት ነው። ወተስዊሩ ሚን ሱንዒላህ የተቀረጸው ነገር ደግሞ የአላህን ስራ ራሱን ነው ቀጥታ። ስለዚህ ይሄ አይሆንም የሚል አቋም ያላቸው አሉ። ከዛ መጨረሻ ላይ ሰፊ ነው የጻፉት እዚህ ቦታ ላይ እሳቸው ለዚህ ራእይ የሚሰጡት መልእክት ምንድነው? ይሄ ትክክል ነው ያ አይደለም የሚለው ውስጥ አልገቡም። ገረዱ ላይ ነው የገቡት፣ አላማና ግቡ። ኢዛ ካነ ሊገረድን ሙሐረሚን አሉ መጨረሻ ላይ ሰውየው ሐራም ለሆነ ነገር ከሆነ ፎቶግራፉን በሞባይልም ይሁን በካሜራ የሚቀረጸው ሷራ ሐራመን እሱም ሐራም ይሆንበታል። ወኢዛ ካነ ሊገረድን ሙባሕን ሷራ ሙባሕ ሙባሕ ለሆነ ለተፈቀደ ነገር ከሆነ ደግሞ ስራው ሙባሕ ይሆናል። ሊአነ ልወሳኢል ለሃ አሕካሙ ልመቃሲድ መዳረሻዎች የመቃሲድ አሕካም ይኖራቸዋል ማለት ነው። ስለዚህ ምንድን ነው ዓላማና ግቡ መቃሲዱ ቀስዱ ምንድን ነው የሚለው ነው። وعلى هذا فلو أن شخصا صور إنسانا لما يسمونه بالذكرى سواء كانت هذه الذكرى للتمتع بالنظر إليه أو التلذذ به أو من أجل الحنان والشوق إليه فإن ذلك محرم لا يجوز. سلزهم مالو عند سو فوتو سيانسا ሰውን ሲቀርጽ ሊማ ዩሰሙነሁ ቢዚክራ ማስታወሻ ብለው ለሚጠሩት ነገር ሰባ አንካነት ሀዚህ ዚክራ ሊተመቱዕ ቢነዘሪ ኢለይ ከካሜራ ውስጥ አውጥቼ ወይም ከአልበሜ ውስጥ አውጥቼ ሳየው በቃ ደስ እንዲለኝ ውስጤ እርካታ እንዲያገኝ አው ይተለዙ ብሂ በሱ የሆነ ደስታን እንዳገኝበት አው ሚን አጅሊል ሐናኒ ወሸውቅ ኢለይ እንድናፍቀውና እንዳዝንለት እንዳረሳው እንዲያደርገኝ ብለው የሚቀርጹ ከሆነ ፈኢነ ዛሊከ ሙሐረሙን ወላ የጁዝ ይሄ ሐራም ነው አይበቃም እዛ ውስጥ ይገባል። ወኢዛ ካነ ሊገረድን ሙባሒን ለተፈቀደ ሙባህ ለሆነ ነገር ደግሞ ከሆነ ከማ ዩጀዱ ፊ ታቢዕየት ወልሩክሰት ወልጀዋዝ ወማ አሽበሃ ለምንድን ነው ለቀበሌ መታወቂያ ለፓስፖርት ለመሳሰሉ ነገሮች ለስራ ከሆነ ፈሃዛ የኩኑ ሙባህ የተፈቀደ ይሆናል የሚለውን ራእይ ተናግረው ያልፋሉ ማለት ነው። ከዛ ውጭ ግን አራት ነጥብ የሚሰጠውን ፈትዋ ሁላችሁም አሊሞቻችሁን ጠይቁ። ሀሳቡን እንድታውቁት ብቻ ነው። አሁን ጠቅለል ለማድረግ እዚህ ሱራ የሚባለው ውስጥ ያው የሀዲሱ መልእክት አጠቃላይ ከአምልኮ ጋር የተያያዘ ነው። ከኪታቡ ተውሂድ ጋር ግንኙነት ስላለው በእጅ ስለሚቀረጹና ስለሚሰሩ ነገሮች ነው። ለምን እነዚህ ነገሮች ይመለካሉ ከጊዜ በኋላ? ለመጀመሪያ ጊዜ የተከሰተውን ሽርክ አንደኛው ይሄው አምሳል ነው። ኖህ አለይሂ ሰላም ዘመን ጊዜ በነዛ አምስት ሰዎች ምክንያት ማለት ነው የነሱን አምሳያ ሰርተው ግን ሳያመልኳቸው ከጊዜ በኋላ ግን ውቀቱ ሲረሳ አባቶቻችሁ እኮ ያመልኳቸው ነበር ማለት ሸይጣን ተንኮሉን ጀምሮ ሰዎች መስመር እንዲለቁ አድርጓቸዋል። ዋና መልእክቱ ሐዲሱ በዚህ ጉዳይ ላይ የሚያውጠነጥን ነው። እግረ መንገድ ሱወር ሲባል ግን የፎቶግራፉ ጉዳይ ይገባል አይገባም የሚለው መስአላ እንድታውቁት ለጀነራሊ ያው ኺላፍ ያለበት መስአላ ሆኖ ነገር ግን ለምን ዓላማ ወደሚለው ላይ ደግሞ ዓሊሞቻችሁን ብትጠይቁ ጥሩ ነው። እዛም ላይ ሆኖ ጀነራል የሆነ ህክም አሁን ተሰጥቶታል። ያ ምንድነው ሙባህ ለሆነ ለተፈቀደ ለአስፈላጊ ጉዳዮች የተፈቀደ ነገር ነው። አስፈላጊ ላልሆነ ነገር ለሐራም ነገር ፎቶሽን ተነስተሽ በፌስቡክ ወይም በሌላ ቦታ ለሌሎች ለማሳየት ከሆነ አጅነቢ ያንቺን ገላ ሊያይ አልተፈቀደለትም። ስለዚህ ለዚህና ለመሳሰለው ዓላማ ክልክል ይሆናል። ግን ኢን ጀነራል በጠቃላይ ራሱ ፎቶ መነሳት ህክሙ ምንድነው ለሚለው ወላሁ አዕለም። ተረዳችሁኝ ወንድም እህቶቼ? የተወሰነ ነገር ገባችሁ? ሀይል እንግዲህ ማሽ ቀጣዩን ባብ እንቀራው እዚህ ላይ እናቁም። ኪታብ ያዛችሁ? አዎ በመጠኑ ይብቃ። ካልደከመ እንቅራ አንድ ንቅራ አንድ ይብቃ አንድ በመጠኑ። እሺ ደጋፊ በሚበዛው ነው የሚሄደው። እሺ እንቅራ ዝማላችሁ። አራት ሰው ብቻ ነው ለኪታብ ይዞ የሚከታተለው። خير شيء باب ما جاء في كثرة الحليفين ايه باب من اقران محلا مبزات بتملكتنا محلا مبزات شكرا اللي بتسأل له بتنش بتلقو بهلو من اقر لا يمي ملسو ሰላማት ለምዛክ እንደዛ ነው። ሁክሙ ምንድነው? مناسبه هذا الباب لكتاب التوحيد ككتاب التوحيد ጋራ የዚህ باب ዝምድናው ምንድነው? ان من كمال التوحيد كتوحيد ملؤنه مكاكل احترام اسم الله يا الله انسم اكبر وعدم امتهانه بكثره الحلف محلا بما بذاتم سمو لنا قللوا ايجبان كما اكبر بذات لان ذلك مكنياتهم هي نجر بهونه وبالهونه وبهول محلا ما بذات يدل على استخفاف به وعدم التعظيم له يا الله انسم قللنا عدم اكبر الملكتال يا دمو توحيدن يا غدلوال نو سلازي نو باب يسفلغو وقول الله تعالى جيت الله من الهلال ዋሕፈዙ ጠብቁ ይላል። አይማንኩም መሐላዎቻችሁን ቢማዕና ላ ተሕሊፉ ማለት ነው። ዝም ብላችሁ አትማሉ። እጅግ በጣም አስፈላጊ ለሆነ ነገር ካልሆነ በስተቀር አትማሉ። ወላሂ ትላንት ምን እንዳጋጣሚ ታውቃላችሁ? ሱብሃነላህ፣ ወላሂ ነው የምላችሁ። የሆነን ሰው ያግኝቸው የሆነ ነገር እየነገርኩት እያለ ወላሂ ምን ብሎ እንደመለሰ ታውቃላችሁ? ሱብሃነላህ፣ የሰው ነገር ወላሂ። ብታምኑኝም ባታምኑኝም ብቻ ወላሂ ሀቁን ነው የምነግራችሁ። በእያንዳንዱ ንግግሩ ወላሂ ወላሂ ይገባል። አላህ ያንሳለን። እንደዚህ አይነት ነገር አግባብ አይደለም። ይሄ ነገር ሊስተካከል ይገባዋል። ሰው አትማል ሲባል እየዋሻው እኮ አይደለም እውነቴን ነው ይላል። እውነትህን ከሆነ መናገርህ ብቻ ይበቃል። የአላህን ስም ማንሳት ለምን አስፈለገ? ሁለተኛ ደግሞ በራስ ኮንፊደንስ የለህም ወይ? አይ ሰው እኮ አያምነኝም ብዬ ነው ይላል አንዳንዱ። በራስ ኮንፊደንስ የለህም? ሰው ቢያምን ባያምን ተጠራጣሪ ከሆን እንግዲህ ችግር አለብህ ማለት ነው። በራስ ሰልፍ ኮንፊደንስ ካለ ለምን አይመኑ? ስለዚህ ያ አይነት ነገር መኖር የለበትም ነው። ወአን አቢ ሁረይረተ ረዲየላሁ አንሁ ከአቢ ሁረይራ እንደተላለፈልን ቃል እንዲህ አለ፣ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰማኋቸው፣ የቁሉ እንደዚህ ሲሉ፣ አልሐሊፉ አሉ መሐላ አሉ መንፈቀቱን ሊሲልዓቲ እቃን ያስወድዳል አሉ መምሐቀቱን ነገር ግን ያሳብሳል ያጠፋል። ሊልከስቢ ስራውን ንግዱን በረካውን ያጠፋዋል አሉ። በረካውን ያጠፋዋል። ስለዚህም ተጠንቀቁ ነው። አኽረጃሁ አይ አልቡኻሪ ወሙስሊም። ያጎድለዋል ያጠፋዋል። አልማዕነ ልጅማልዩ ሊልሐዲስ የሐዲሱ አጠቃላይ መልእክት ምንድን ነው? ዩሐዚሩ ነቢዩ ሰለላሁ ዐለይሂ ወሰለም ሚነ ተሃውኒ ቢልሐሊፊ መሐላን ዝቅ አድርገን ማሳነስን እያስጠነቀቁ ነው። ወከትረት እስቲዕማሊሂ በብዛት መጠቀሙ ላይ የአላህ መልእክተኛ እያስጠነቀቁ ነው። ሊተርዊጅ ሰላዒ ወጀልብ ልከስቢ እቃን ለማስወደድና ንግድን ለማስፋፋት ተብሎ ለማምጣት ትርፍን የሚሰራ መሐላ አግባብ አይደለም። ፈኢነ ልኢንሳነ ኢዛ ሐለፈ ዓላ ሲልዓቲን አነሁ ዑጢየ ፊሃ ከዛ ወከዛ አው አነሁ እሽተራሃ ቢከዛ ፈሁወ ወሁወ ካዚቡን። አንድ ሰውዬ ወይም አንድ ሰው በሆነ ንግድ ላይ እንደዚህ እንደዚህ ተሰጠኝ እንደዚህ እንደዚህ ገዛሁት እያለ የሚምል ሰው ከሆነ ውሸታም ነው። ፈቀድ የظنه المشتري صادقا فيما حلف عليه ምናልባት ገዢው ሰው ስለማለበት ብቻ እውነት ነው ብሎ ሊያምነው ይችላል። فيأخذها بزيادة على قيمتها ከዋናው ዋጋ ላይ ትርፍን ጨምሮም ሊገዛው ይችላል። ተአፍረን بيمين البائع በሻጩ መሐላ ተጽዕኖ ገብቶበት መቼም እንዲህ ማለው እውነቱም ቢሆን ነው ብሎ ከዋናው በላይም ሊገዛው ይችላል። وهو انما حلف طمعا في الزياده እባክህ ይሄ ሰው የማለው አንተ እንድታምነው እውነት መሆኑን እንድታውቅ ሳይሆን ጭማሪዋን ከጅሎና ተስፋ አድርጎ ነው። ፈየኩኑ ቀድ ዓሳ ላህ ይሄ ሰው አላህን አምጽዋል። ፈዩዓቀቡ ቢመምሐቅ ልበረካ ባገኘው ትርፍ ገንዘብ ላይ ደግሞ በረካው እንዲጠፋ በማድረግ ደግሞ ይቀጣል። በረካን ያጠፋል የተባለው ለዚህ ነው። የሀዲሱ አጠቃላይ መልእክት ይሄ ነው። ስለዚህ በትንሽ በትልቁ አትማሉ። እውነቴን ነው። ከምን ከምን ካለምን የራሱ ጉዳይ አለቅ። ለምንድን ነው ይህን ያህል መሐላ የሚያስፈልገው? ምን ይህን ያህል አስፈላጊ ነገር ነው ወይ? ሙናሰበቱ ልሐዲስ ሊልባብ ሐዲሱ ከባቡ ጋር ያለው ግንኙነት አነ ፊህ ተሕዚረ ምን እስትዕማል ልሐልፊ መሐላን ማብዛት ማስጠንቀቂያ እንደበዛበት እንመለከታለን። እያስጠነቀቁ ነው መሐላን ከመጠቀም ሊአጅሊ ተርዊጅ ሰላዒ ንግድን ለማስወደድ ተብሎ ለማባዛት ለማሰራጨት ወበያነ ማ የተረተቡ ዓላ ዛሊከ ሚን አደረር ያን ተከትሎ የሚመጣውንም ጉዳት ማ ዩስተፋዱ ሚን አልሐዲስ ከሐዲሱ የምንወስደው የምንማረው ትምህርት አተሕዚሩ ሚን እስትዕማል አልሐልፊ መሐላን መጠቀም ጥንቃቄ የመጣበት ማን ነው ማስጠንቀቂያ የመጣበት መሆኑን ተምረናል። ሁለት ለምን የአላህን ስም ማቃለል ነውና። ሁለተኛ በያኑ ማ የተረተቡ አለል አይማን ልካዚበቲ ሚን አልመባር የውሸት መሐላዎችን ተከትሏቸው የሚመጡ ጉዳቶችንም እዚሁ ላይ እናያለን። ሶስተኛ አነል ከስብ አልሐራም ወኢን ከፉረት ከሚየቱሁ ሐራም የሆነ ንግድ ምንም መጠኑ ቢበዛም ፈኢነሁ መንዙዑ አልበረከት ላ ኸይረ ፊህ፣ በረካው የተወሰደ ኸይር የሌለው ነው የሚሆነው ማለት ነው። ይሄን ነው የምንረዳው ነው። ስለዚህ መሐላ ላይ እንጠንቀቅ፣ አስፈላጊ የሆነ ነገር ነው። ትላንት ለምን ቀረሽ ስትባይ አልተመቸኝም ነበር። ወላሂ አዎ አልተመቸኝም ነበር፣ አለቀ በቃ። ትላንት ለምን እንደቀረሽ መማል አለበሽ እንዴ? ወይስ የሐኪም ማስረጃ ማምጣት አለብሽ? ለምንድን ነው ለትንሽ ለትልቁ መሐላ የሚያስፈልገው? እጅግ በጣም አስፈላጊ የሆነ ነገር ሲሆን ነው ነው። وعن سلمان رضي الله عنه أن رسول الله صلى الله عليه وسلم كسلمان الفارسي دمو بتلال فلن حديث نبي صلى الله عليه وسلم قال عند زيهانهم ثلاثة صوست سووش لا يكلمهم الله الله يعنى قرأت شوم يرحمة نققر مهرتنا إذنة يزل يرحمة نققر لا يكلمهم الله الله يعنى قرأت شوم ወላ ዩዘኪህም አያጠራቸውም አያወድሳቸውም፣ ከወንጀላቸው አያጠራቸውም በመልካም አያወድሳቸውም። ወለሁም ይልቁኑ ለነሱ አዛቡን አሊም፣ ሶስት ቅጣት አላቸው። ማናቸው? ማነው? አዛቡን አሊም አሳማሚ የሆነ ቅጣት አላቸው። ማናቸው እነዚህ ሶስቱ ሰዎች? አንደኛ ኡሸይሚጡን ዛኒ፣ ሽበታም ዝሙተኛ። ኡሸይሚጥ ማለት ከእርጅና ብዛት የተነሳ በጸጉሩ ላይ ሽበት የወጣበት የሽማግሌ ሽበታን ዛኒ፣ ዝሙተኛ። ለምንድን ነው እሱ የተመረጠው? እዚህ ጋር ቢያንስ የትዳርን ህይወት በደንብ አይቶታል። እድሜው እየገፋ ሲመጣ ስሜቱም እየቀዘቀዘ ይሞታል። እንደ ወጣቱ የሚፈተንበት ብዙ መንገዶች የለም። በራሱ ዚና የተወገዘ ከታላላቅ ወንጀሎች የሚመደብ ቢሆንም በሽማግሌው ላይ ይህንን ዛቻ ተዝተዋል። ወዓኢሉን ሙስተክቢር፣ ድሃ ሆኖ ኩራተኛ፣ የድሃ ኩራተኛ። ገብቷችኋል? ለሀብታም መኩራት ይቻላል አልተባለም። ቀልቡ ላይ የጎመን ዘር ፍሬ ታክል ኩራት ያለበት ሰው ጀነት አይገባም ብለዋል ነቢያችን አለይሂ ሰላቱ ወሰላም። ልክ ለሽማግሌው ስፔሻል ሆኖ እንደመጣው እዚህ ጋም ለድሃው ለየት ባለ መልኩ ነው። የድሃ ኩራተኛ፣ ገና ሳይኖርህ ችስታ ሆነህ የኮራህ፣ ያገኘህ ቀንስ በሰፈርህ እነንትና እነንትና እንዳያልፉ ማለት አይቀርም ነው። በዚህ በድህነቱ በኩራት የተወጠረ ልብ ያገኘ ቀንማ ባጠገቤ ሰው እንዳይነካኝ ይላል። የአራት መቶ ብር ሞባይል ይገዛና አትንኩብኝ ያለ ሰው አይፎን ሲክስ የገዛ ቀን ምን ይሆናል? ኖኪያ የያዙትን ሰዎች እኮ አጠገቤ እንዳትቀመጡ ነው የሚለው። ዞር በሉና እዛ ጋር ከቤጤያችሁ ጋር ቁጭ በሉ ይላል። ለምን? እሱ አይፎን ሲክስ ገዝቷል። የድሃ ኩራተኛ ሲል ምን ማለት ነው? ገና ሳያገኝ እንደው ለኩራት በሚገፋፋው ሰበብ እንኳን ሀብት ወይ ሌላ ነገር ሳይኖረው እንዲህ በትዕቢት የተወጠረ ሰው ያገኘ ቀን ምን ይሆናል ነው መልእክቱ፣ እንጂ ለማንኛውም ቢሆን ክልክል ነው ኩራት። እነዚህ ናቸው ሁለተኛ። ሶስተኛ ወረጁሉን ሰው ነው جعل الله አላህን ያደረገ ቢማዕና ስሙን ማለት ነው የአላህን ስም መሐላ ያደረገ ነው። ቢድዓተሁ ለእቃው ማሻሻጫ። ስለዚህም ላ የሽተሪ አይገዛም፣ ኢላ ቢየሚኒሂ በመሐላው እንጂ። ወላ የቢዑ አይሸጥም፣ ኢላ ቢየሚኒሂ በመሐላ እንጂ። በቃ ሲገዛም ወላሂ ይሄን ያህል ነው የምገዛው፣ ይሄን ያህል ነው የምከፍለው። ሲሸጥም ወላሂ ይሄን ያህል ነው የገዛሁት፣ ይሄን ያህል ነው ወላሂ ለአንተ የምሸጠው። እንዲህ እያለ የሚያበዛ ሰው አላህን የንግዱ ማሻሻጫ ላደረገ አይሆንም፣ ማሻሻጫ ሊሆን አይገባም። እነዚህን ሶስቱን አላህ በረሕመት አነጋገር አያናግራቸውም፣ ከኃጢአታቸውም አያጸዳቸውም፣ አያወድሳቸውም። አሳማሚ ቅጣት አላቸው። አልማዕና ልጅማሊ የሐዲሱ አጠቃላይ መልእክቱም يخبر صلى الله عليه وسلم عن ثلاثة أصناف من العوسات ከአመፀኞች ከወንጀለኞች ሶስት ግሩፖችን እየነገሩን ነው። ዩዓቀቡን አሸደ ዕቁበቲ የበረታ ቅጣትን የሚቀጡ የሆኑ ለሸናዓቲ ጀራኢሚሂም ወንጀላቸው እጅግ በጣም አስቀያሚና የከፋ በመሆኑ አሐዱሁም ከሶስቱ አንደኛው ምን አይነት ነው ሲባል መን የርተኪቡ ፋሒሸተ ዚና ማዓ ኪባሪ ሲኒሂ እድሜው በጣም ከመግፋቱና ከማርጀቱ ጋር ዝሙት የሚፈጽም ለምን ሊአነ ዳዒ ልማዕስየት ضዒፉን ፊ ሐቅህ ወደዚህ ወንጀል ወደ ዝሙት የሚገፋፋ ስሜቱ ከእሱ አንጻር በጣም የሞተና ደካማ ነው። فدل على ان الحامل له على الزنا محبه المعصيه والفجور انجد ياو سلمن زنا سرا سيبال ايه وانجلنا معصيان موددون نو يملكتو توسوسو اندمنم تشنفو ميبال سايبون عمصنا وانجل سلو ودده نو تشنف اندايبال تدارن ايتو بوطاتن زمنو تتقمو بتالفوال اهون سميتو موتو بسترجنا رميو غبتوال نو لذا نو وإن كان الزنا قبيحا من كل عهد زموت كمان من يوم سو يكفى اسقيام يونجل بيهونم فهو من هذا أشد قبحا كذي سو انصار دمو اجيك بتا اسقيام يهونا هلا الثاني هلتنيا فقير يتكبر على الناس بسوش لا يمكرر دها يهونا سو نو والكبر وإن كان قبيحا من كل عهد كرات كمان من يوم سو لاي اسقيام يهونا يتطلى تغور بيهونم لكن الفقير ليس له من المال ما يدعوه الى الكبر دهان قال لكرات ميغابزو من علمنا جنزب يلو اكليله من كرا بيبال نبرت سلاله يبال لا ادم مندنو يهن سو ليا كرا انكون اندو ود كرا انكون يميوسد نغير يالو فاستكبره مع عدم الداعي اليه منم لكرات ميغابزو نغير ساينور مكراتو يدل على ان الكبر طبيعه له ኩራት የሱ ባህሪ መሆኑን ያሳያል ማለት ነው። ገና ሳይኖረው የተወጠረ ያለው ቀማ ነጅና ነው። አሳሊሱ ሶስተኛ ማን يجعل الحلف بالله بضاعه له በአላህ ስም መማር የሱን የንግድ ማሻሻጫ የሚያደርግ ሰው يكثر من استعماله في البيع والشراء ሲሸጥም ሆነ ሲገዛ መሐላን ያበዛል። فيمتهم اسم الله የአላህን ስም ያቀልለዋል ويجعله وسيله لاكتساب المال ንብረትን ለማግኘትም የአላህን መሐሰም በመሐላ መዳረሻ ያደርገዋል። ይሄ ነው አጠቃላይ የሐዲሱ መልእክት። ማን استفادوا من الحديث كحديث من نوصلنا من نتكمو التحذير من كثرة استعمال الحليف في البيع والشراء بمشطنا ሆነ በመግዛት ጊዜ መሐላን መጠቀምና ማብዛት ማስጠንቀቂያ እንዳለበት والحث على توقير اليمين የአላህን ስም ወይም መሐላችንን ልናከብር ይገባል። መነሳሳት አለብን واحترام اسماء الله سبحانه يا الله انسموش لنا خبراتك ويقبال ስለዚህ መሐላችን ላይ እንጠንቀቅ። ሁለተኛ التحذير من جريمة الزنا يزموتنا اسقيامነት እንረዳለን لا سيما من كبير السن بتلي ادميو በጣም ከሄደ ሰው። ሶስት التحذير من الكبر ككرات ዛቻ ተላልፎበታል እንድንጠነቀቅ ነው لا سيما في حق الفقير በተለይ لا سيما في حق الفقير ደሃ በሆነ ሰው ላይ by the way ደሃ ሲባል እኔና እናንተ ለን ታውቃላችሁ መንገድ ላይ ቁጭ ብሎ የሚለምን ማለት አይደለም እኔና እናንተ ማለት ነው። አንድ ሺህ ብር ስለያስካርታ የሚሆን እንደማይመስል وفي الصحيح بصحيح مسلم لا يدمون لتزقبوا عن عمران بن حسين رضي الله عنه قال عمران بن حسين عند الزهلال قال رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام قالوا خير أمتي كأمتك هلو يتشهد تالو بلاج كني أمتك በላጭ የሆኑት የተኛዎቹ ናቸው ቀርኒ የክፍለ ዘመን ናቸው እኔ ያለሁበት ክፍለ ዘመን ማን ወሆሙ الصحابه ማለት ነው الصحابهዎች ናቸው በላጭ የሆነው ከኡመታቸው ሁሉ የመጀመሪያው እሳቸው ያሉበት ክፍለ ዘመን ከዛስ ثم كذام الذين يرونهم እነዚያ የሚቀጥሉት ናቸው ማናቸው ሲባል አታቢዑን ታቢዒዮች ሰሃባን ዘመን የደረሰ የነቢዩን ዓለይሂ ሰላት ወሰላም የነቢይነት ዘመን ያላገኘ እሳቸውን በህይወት ያላየ ሰሃባዎችን እሳቸውን ያዩትን ሰሃባ ግን ያገኘ ታቢዒ ይባላል፣ ተከታይ ማለት ነው። ቀጥሎ ያሉት እነሱ ናቸው። ሁመ ከዛም አሉ ለሶስተኛ ደግሞ አለዚነ እነዚያ ናቸው የሉነሁም የሚቀጥሉት ማን አትባኡ ታቢዒን የታቢዒይ ተከታዮች። አሁን ቀርን በሚለው ላይ ኺላፍ አለው። 60 ዓመት ነው ወይስ 100 ዓመት? የአንድ ሰው እድሜ ለማለት ነው ክፍለ ዘመን ሲባል ወይስ 100 ዓመት ነው ሴንቸሪ ብለን እኛ እንደምንጠራው? አላ ኩሊ ሐል በመቶው እንሂድና ዘመኑ ሰሓባ የታቢዒዮች አትባኡ ታቢዒ የታቢዒ ተከታዮች ዘመን በድምሩ እስከ ስንት ይሆናል? 300 ከሳቸው ዘመን አንስቶ ወይም ደግሞ በሂጅራ አቆጣጠር እስከ 300ኛው ሂጅራ ድረስ የነበረው መልካም ትውልድ ይባላል። የተሻለ የመጀመሪያው የሰሓባዎች ነው፣ ቀጥሎ ታቢዒዮች ነው፣ ቀጥሎ ደግሞ የታቢዒይ ተከታዮች ነው። ቃለ ዒምራን ይህንን ሐዲስ ሲያስተላልፍልን የነበረው ዒምራን አለ ፈላ አድሪ አላውቅም አለ አዘከረ አውስተው ይሆን ባዕደ ቀርኒሂ ከሳቸው ክፍለ ዘመን በኋላ መረተይን ሁለት ጊዜ አውስተው ይሁን አው ሰላሰን ሶስቴ እሱን አላውቅም አለ። ምን ማለት ነው? ኸይሩ ኡመቲ ቀርኒ ብለዋል። እኔ ያለሁበት ዘመን ነው ከኡመትክ የተሻለው አሉ። ከዚህ በኋላ ሁለት ነው ያወሱት ወይ ሶስት አላውቅም አለ። ግን ያው በተዘገበልን ሁለቱ ደርሶናል። ثم الذين يلونهم የሚለው ማለት ነው። እዚሁ ሁለት ላይ ይቆሙ ሶስት ላይ ማውቀው ነገር የለም አለ። ثم كذا قالوا يا الله ملكتنا عليه قرون سينغرن ان بعدكم قوما كهالاچو حزبوچ يمطالوا قالوا يشهدون የሚመሰክሩ የውሸት ምስክርነት ማለት ነው። ሸሃደተ ዙር የውሸት ምስክርነት የሚመሰክሩ ይመጣሉ። ነገር ግን ወላ ዩስተሽሃዱን ለምስክርነት ተፈልገው አይደለም፣ ማንም ይፈልጋቸው የለም። ከነሱ አመፀኞች ናቸው። ጉዳዩን ንቀው ነው የሚያዩት። በሐቅ ምስክር ማንም ሳይፈልጋቸው ለምስክርነት ሳይጠሩ በውሸት የሚመሰክሩ ይመጣሉ። ወየኹኑን የሚያታልሉ ሰዎች ይመጣሉ፣ አታላዮች። ወላ ዩእተመኑን ማንም የማያምናቸው። ለምን? አታላይነታቸው በግልጽ የታወቀ ሆኖ እንደዚህ አይነት ይመጣሉ። ወየንዙሩን ስለት የሚገቡ ነገር ግን ወላ ዩፉን የማይሞሉ ስለታቸውን ሲሳካላቸው፣ ስለትን መሙላት ዋጅብ ነበር ግን የማይሞሉ ይመጣሉ። ወየዘሃሩ ፊሂሙ ሲመኑ ስጋቸው የደለበ የበዛ ሆኖ ይፋ ይወጣባቸዋል አለ። ወየዘሃሩ ይፋ ይወጣል ይታያል። ፊሂም በነሱ አሲመን አይ ከፍረቱ ለሕሚ የበዛ ስጋ። የቱ ጋ ነው ይሄ ነገር? ማጅራት ላይ ባለ ነው የሚለካው? በጣም ስጋ የበዛ ሰው በቃ ያው በጣም ከመብላታቸው አኼራን ከመዘንጋታቸው የተነሳ ደልበው ራሳቸው በሬ ይመስላሉ ማለት ነው። ሻኛ ያለው በሬ ወልዒያዙ ቢላህ አላህ ይጠብቀ። ቦርጭ አረ ቦርጭ ደሃ አለው ስጋ አይቶ ማያውቃለው። ተሳስታችኋል እንዴ? ነካት አድርጉ እንጂ ቦርጭ ያላቸውንም ሰዎች። ቦርጭንማ አይደለም ይሄ በልተው ጠግበው በስጋ የሚበዙት ነው። ቦርጭ በእንቅልፍም አለመስተካከል በብዙ ነገር ይመጣል፣ ወይ ከቀዝቃዛ ውሃ። ጡንቻ ላላ ጡንቻ የስፖርት ምልክት ነው። ላምቦይ ብረት የሚያነሱ ሰዎች ወይ ደግሞ ምናልባት ማርሻል አርት የሚሰለጥኑትም ይኖራቸዋል። ስፖርት ደግሞ የሚወደድ ተግባር ነው። ይሄ ምንድን ነው? አኼራቸውን የመጨረሻውን ዓለም ረስተው በዱንያ ጸጋ ብቻ ያገኙትን ሲበሉ የሚደልቡ ማለት ነው፣ ደላቢዎች። እስቲ ወደ መንተኑ እንሂድ። አልማዕና ልጅማልዩ አጠቃላይ የሐዲሱ መልእክት ይኽብሩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይነግሩናል አነ ኸይረ ሃዚሂ ልኡመቲ አልቁሩኑ ሰላሰቱ ከዚህ ኡማ በላጭ የተባሉት ሶስቱ ክፍለ ዘመኖች ናቸው። ወሁሙ ሰሓበቱ ወታቢዑነ ወአትባኡ ታቢዒን እነሱም ሰሓባዎች ታቢዕዮችና የታቢዕይ ተከታይ አትባኡ ታቢዒን ናቸው። ለምንድን ነው እነዚህ ሶስት የተመረጡት ነው ጥያቄው? ለظهور الاسلام فيهم አንደኛ የእስልምና የበላይነት ይፋ ሆኖ መታየት በእነሱ ጊዜ በመሆኑ፣ ሁለት وقربهم من نور النبوة የነብይነት ብርሃንን በዛው በጥሬነቱ በትኩስነቱ ለማግኘት የቀረቡ መሆናቸው። እንደዛሬ ቡድን ተስፋፍቶ ሐቅን ከባጤ ለመለየት አስቸጋሪ በሆነበት ዘመን ላይ ያልሆኑ ሳይሆን የነብይነቱን ብርሃን ገና በትኩሱ ለማግኘት የታደሉ በመሆናቸው እነዚህ የተመረጡ ህዝቦች ናቸው። ثم بعد هذه القرون المفضله ترنزي بلاج كتدرجت ተውልዶች በኋላ يحدث الشر في الامه በኡማው ላይ መጥፎ ነገራቶች ሸሮች ይከሰታሉ። وتكثر البدع ከዲን ውጪ ሆኖ አዳዲስ ፈጠራዎች ይበዛሉ። والتهاون بالشهاده በመስክርነት ጉዳይ ማቃለል ይመጣል። አማናን መጠበቅ በመስከረው ነገር መጠየቅ የሚለው ተረስቶ والاستخفاف بالامانه እንደዚሁም አማና አደራን በአግባቡ መጠበቅም ይቃለልና መክዳት ይመጣል። والنظور صله مغباتن والتنعم في الدنيا بدنيا صغاوج كمتن ያለፈ አግባብ ያልሆነ መብላትና መጠቀምም እንደዚሁ። والغفله عن الاخره اخران مزنگاتና مرسات وظهور هذه الاعمال الذميمه ታዳ እነዚህ ሁሉ የተወቀሱ ስራዎች ይፋ መውጣታቸው يظل على ضعف اسلامهم يسوچو اسلامና የደከመ መሆኑን ያሳያል። በውስጣቸው ያለው የእስላም መልእክት በመድከሙ እንደዚህ አይነት ዘመን ይመጣል። ما يستفاد من الحديث كزي حديث من نصدو تمهرت عند فضل القرون الثلاثه او الى اربعه النبل لمن بشك ملك عمران اسكمطوتالنا ማለት ነው። አንደኛው ሶስቱ ትውልዶች ወይ ማራቱ النبل بلاጭ መሆናቸውን እንማራለን። الصحابه والتابعين واتباعهم صحابዎች ታቢዒዮችና የታቢዒይ ተከታይ የሆኑ አትባኡ ታቢዒ ከዚህ ሐዲስ ይሄን ተማር። ሁለት ዘም ተሰሩዒ في الشهاده ለመስክርነት ሳትጠራ መቻኮል የተወቀሰ ተግባር ነው። ና ተብለ ስትፈልግ ብቻ መስክር። ሶስት ዘም ተሃውኒ بالنظور መሐላ ላይ ማቃለል የተወቀሰ ተግባር ነው። ስለት ላይ ይቅርታ ለምን ወوجوب الوفاء بها ስለት ተሰለት ጌታ ካሳካለ እንዳሳካልህን በገባው ስለት መሰረት ማሙላት ግድ ነው። አራት ዘሙ ለኺያነቲ في الامانه አደራን ማታለል አደራን ማግደል የተወቀሰ ነው። ወልሐሱ على ادائها ወደ ባለቤቱ ማድረስ ማነሳሳት ይገባል። አምስተኛ ዘሙ ተነዑሚ والرغبه في الدنيا والاعراض عن الاخره በዱንያ ጉዳዮች ላይ ከመጠን ያለፈ መጠቀምን እየተጠቀመን የአኺራን ጉዳይ ይችላል ማለት የተወቀሰ ተግባር ነው። ስድስተኛ علم من اعلام نبوته صلى الله عليه وسلم የነብያችን صلى الله عليه وسلم ነብይነትን የሚያሳይ ምልክት አገኘን። حيث اخبر بشيء قبل وقوعه ገና ከመምጣቱ ከመከሰቱ በፊት ተናገሩሳቸው ግን فوقع كما اخبر ይሄው እንደነገሩን ተከሰተ እምናየው ነገር መጣ ማለት ነው። ያለንበት ዘመን ከፊት ነው الله ይጠብቃል። እሺ وفيه በዚሁ ሐዲስ ላይ ይላል ወደ ቀጣዩ እንሂድና عن ابن مسعود رضي الله عنه كعبد الله ابن مسعود بتلالفه حديث ان النبي صلى الله عليه وسلم قال يا الله ملكتني عندي قالوا خير الناس قرني كسوچ ሁሉ የተሻሉ በላጮቹ እኔ ያለሁበት ዘመን ነው። ثم الذين يلونهم كذام قتلوا يلوناቸው እነዚያ የሚቀጥሉት تابعيوچ ثم الذين يلونهم كذام قتلوا يلوت اتباع التابعين يهونوا في زمن نو ثم يجيء قوم كذا بهالا حزبوچ يمطالو تسبيقو يمتقدم يهونچ شهادتو احدهم ياندኛቸው مسكرነት ياندኛቸው አልገባኝም። فيه تبري አይደለም ወይ ያልከው ምን ነው فيه تبري ሲባላ ታወራለህ አልገባኝም። እና ተስቢቁም ትቀድማለች ሸሃደቱ አሐዲሂም ያንዳቸው መስክርነታቸው በማዕና የሚነሁ ማለት ነው። ማhallው እንትኑ ሸሃደቱ አሐዲሂም የሚነሁ ያንዳቸው መስክርነት ማhallውን ይቀድማል። በቃ ሲመስከረም ሲምልም ባንዴ ነው ማለት ነው። አንዳንድ ጊዜ በማhalla አንዳንድ ጊዜ በመስክርነት ወላሂ አይቼዋለሁ ሊል ይችላል። ይሄን ሰው አይቼዋለሁ ብሎ ከዛ በኋላ ደግሞ ወላሂ ብሎ ሊምል ይችላል። ሸሃደቱ አሃዲህም የአንዳቸውን ምስክርነት ትቀድማለች። የሚነሁ መሐላው አለ መሐላ ይቀድማል ማለት ነው እዚህ ጋር። ወየሚኑሁ መሐላው ደግሞ ሸሃደተሁ ምስክርነቱንም ይቀድማል። አንዳንዴ ሸሃዳውን የሚቀድመው ከመሐላው በፊት፣ አንዳንዴ ደግሞ መሐላው ይቀድማል ከምስክርነቱ ከሸሃዳው በፊት። ቃለ ኢብራሂሙ ኢብራሂም ታዲያ ሲናገር ምን ይላል? ካኑ የድሪቡነና እኛን ይመቱን ነበር አለ። አባቶቻችን ኡስታዞቻችን ይመቱን ነበር አለ ሸሃደቲ በምስክር ላይ። ስለትን መሙላት አጀር ያስገኛል ብቻ ሳይሆን የሙእሚኖች ባህሪ ነው። አብዲ ለጌታቸው የገቡትን ስለት መሙላት የእውነተኛ ሙእሚኖች ባህሪ ነው። የድሪቡነና ይመቱን ነበረኛን አለ ሸሃደቲ በምስክር ላይ፣ ወልአህዲ በቃል ኪዳን ላይ፣ ወናሕኑ ሲጋር እኛ ህፃናቶች ሆነን እያለ እዚህ ነገር ላይ ይመቱን ነበር። ለምን? በዚህ ጉዳይ ላይ ነገ መሐላችን ወይ ቃል ኪዳናችንን ያፈረስን እንዳንሆን ከወዲሁ ጉዳዩን አክብደው በማሳየት ይመቱን ነበር። አልማዕና ልጅማልዩ ልልሐዲስ የሐዲሱ አጠቃላይ መልእክት ይኽብሩ ሰለላሁ ዐለይሂ ወሰለም አይነ ኸይረ ሃዚሂ ልኡመቲ ልቁሩኑ ሰላሳ። በዚህ ሐዲስ ላይም ያው በላጭ የሆነው ህዝብ ሶስቱ ክፍለ ዘመን ነው ተብሎ ተነግሮናል። ሱመ ያእቲ ሚን ባዕድህም ቀውሙ ከዛ በኋላ ህዝቦች ይመጣሉ። የተሳሃሉነ ፊ ሸሃደቲ ወልየሚን በምስክርነትና በመሐላ ጉዳይ ጉዳዩን አቅልለው የሚመለከቱ ሊዳዕፊ ኢማንህም ኢማናቸው ደካማ በመሆኑ ሰላም። ስለዚህም ፈዩኸፈፉ ዐለይሂም አምሩ ሸሃደቲ ወልየሚን የምስክርነትና የመሐላ ጉዳይ ይቀልላቸዋል። አላህን መፍራታቸው በጣም አነስተኛ በመሆኑ ማለት ነው። ما يستفاد من الحديث كحديث من نصدر تمهر أن القرون المفضلة ثلاثة بلاج اعتباله هزبوش سوست ناتشو وأنهم خير هذه الأمة أن زيهم كزي أمة بلاج اعتباله ناتشو سوست كفل زمان كلت ضم التسرع في الشهادة واليمين لما سكرنا تمونا لما هلا ما تشكل يتوقع سمهم سوست نيا عالم من أعلام نبوته صلى الله عليه وسلم فإنه وجد ما أخبر به የአላህ መልእክተኛ ነብይነታቸውን የሚያመለክት ምልክት ታይቷል እንደተናገሩት ይኸው ተከሰተና ማለት ነው። አራተኛ ዒናየቱ ሰለፊ ቢተርቢየት ሲጋሪ ወተአዲብህም ሰለፎች ህፃናቶቻቸውን አደብ ማስያዝና ጥሩ በሆነ እስላማዊ ተርቢያ መንከባከባቸው ይኸው ይህንን ያሳየናል። ኢብራሂም እንደተናገረው ማለት ነው። ኢብራሂሙ ነኸዒይ ጨርሰናል መሰለኝ። በአላህ ፍቃድ እንግዲህ ወደ መሳኢሎቹ እንመለስና የሁለቱንም ባብ መሳኢል አይተን ከዛ ግራ የገባችሁን እንተያየቃለን። እጃውት የመጀመሪያው ባብ ባቡ ማጃ ፊል ሙሰዊሪን የሚለው ላይ ፊህ መሳኢል ይላል። በውስጡ ብዙ መሳኢሎች አሉ። አልኡላ የመጀመሪያው አተግሊሩ ሸዲድ ፊል ሙሰዊሪን ቀራጮችን በተመለከተ የተዛተ ብርቱ የሆነ ዛቻ ምንድን ነው? ለዚህ ማስረጃችን ድምጻችን ይሰማ ማይክ ላይ السلام عليكم ورحمة الله وبركاته بحديث القصة لاي نو ومن أظلم